ايش خير، مرحبا مرحبا. ስለዚህ በጉርብትናችን መሰረት ማለት ነው በጉርብትናችን መሰረት ዛሬ ያው በዳሩ ቢላል ስም ነው የገባ ነው እና ኸይረን ኢንሻአላህ። ዛሬ የምናየው ሱራ ረዘም ያለ ነው፣ ታሪክም አለው። የምናየው ሱረቱል ሐሽር ነው። ሱረቱል ሐሽር ሰበበ ኑዙል አለው። ትንሽ እስከ ሶስተኛው አያ እንሂድና ከዛ በኋላ እንመለስበታለን። ሰበበ ኑዙል ስናውቅና ሳናውቅ ስንቀር ያለውን ዲፈረንስ እንድናይም ኢንሻአላህ እንትንላለን። መጀመሪያ ሶስቱን አያቶች እናያለን። ኸይራ ቢስሚላሂ ራህማን ራሂም። በመጀመሪያ ደረጃ ሐሸራ ማለት ሰበሰበ ማለት ነው። ሐሸራ ሰበሰበ፣ ያሕሹሩ ይሰበስባል፣ ሐሽረን መሰብሰብን። ቢስሚላሂ ራህማን ራሂም። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ ወሁወ ልዐዚዙ ልሐኪም። ሰበሐ ሊላሂ ለአላህ አጠራ። ማ ፊ ሰማዋቲ ወማ ፊ ልአርድ በሰማያትና በምድር ያለው ነገር ሁሉ አጠራ፣ አላህን አወደሰ ቀደሰ ማለት ነው። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ በምድር ውስጥ ያሉ ነገሮች በሙሉ። ሰበሐ ሊላሂ ማ ፊ ሰማዋቲ ወማ ፊ ልአርድ ወሁወ ልዐዚዙ ልሐኪም። ወሁወ እሱ አላህ አልዐዚዙ አሸናፊው እና አልሐኪሙ ጥበበኛው ነው ይላል። ሁወ ለዚ እሱ ነው ያ አኽረጀ ለዚነ ከፈሩ እነኛ የካዱ ሰዎችን ያስወጣ ሚን አህል ልኪታቢ መጽሐፍን ከተሰጡት ሁም የሁዱ በኑ ነዲር በኑ ነዲር የሚባሉ አይሁዶች ናቸው። ታሪኩን መለስ ብለን እናያለን ብለናል። ሚን ዲያሪህም ከቀዮቻቸው ሊአወል ልሐሽ ለመጀመሪያ ጊዜ ሰብስቦ ያስወጣቸው ነው ማለት ነው። አኽረጃ አለ። አሁን አኽረጃ አስወጣ ማለት ነው። ሐሽር መሰብሰብ ማለት ነው። የሰው ልጅ ተቀብሮ ካለበት ቦታ ሰብስቦ ኮልኩሎ ማውጣት ነው ሐሽር የሚባለው። አሁን በኑ ነዲር ከመሸጉበት ምሽጋቸው አላህ ሱብሓነሁ ወተዓላ ስላስወጣቸው የሰው ልጆች የቂያማ ዕለት ከቀብራቸው ይሰበሰባሉ። ያ ሐሽር ይባላል። ከቂያማ ቀን በፊት ከምሽጎቻቸው ተሰብስበው ተኮልኩለው ስለወጡ ሊአወል ሐሽር አለ። አመል ሐሽሩ አሳኒ ሁለተኛው ሐሽር ሁወ የውመ ልመዓድ በመመላሻው ቀን በቂያ ማለት ነው የሚሆነው። ሊአወል ሐሽር ማ ዘነንቱም እናንተ አላሰባችሁም ነበረ አንየኽሩጁ ይወጣሉ ብላችሁ ወዘኑ እነርሱም አስበው ነበረ አነሁም ማኒዐቱሁም ሑሱኑሁም ሚነላህ ምሽጎቻቸው ሚነላህ ከአላህ የሚያግዷቸው ወይንም የሚከላከሉላቸው መስሏቸው ነበረ። ፈአታሁሙላሁ ሚን ሐይሱ ለም ያሕተሲቡ አላህ እነሱ ካላሰቡበት አቅጣጫ መጣባቸው። وقذف في قلوبهم الرعب በልቦቻቸው ውስጥ አላህ ፍርሃትን ለቀቀ يخربون بيوتهم ቤቶቻቸውን የሚያፈርሱ ሆኑ بأيديهم በራሳቸው እጆች وأيل المؤمنين እንደዚሁም በሙእሚኖች ማለት በሙስሊሞች እጅ ይላል وأيدي المؤمنين على أن الله وأيدي المؤمنين على أن الله فاعتبروا يا فاعتبروا يا اولي الابصار على فاعتبروا يا اولي الابصار ان انت ما يتمتچلو ماستوال يمتچلو سوچوي فاعتبروا الى فاعتبروا استولوا تغنزبوا مالنو እሺ እዚህ ላይ ይሄን አህል ካለን ቆም ብለን ደግሞ እስኪ ስለ ሰበበ ኑዙሉ እናውራ። ነብዩ ሰለላሁ ዐለይሂ ወሰለም ልክ መዲና እንደገቡ ከመዲና አይሁዶች ጋር ስምምነት አደረጉ። በመዲና ውስጥ 3 የአይሁድ ጎሳዎች ነበሩ፣ በኑ ነዚር፣ በኑ ቀይኑቃና በኑ ቁረይዛ የሚባሉ። ከበኑ ነዚሮች በፊት በኑ ቁነይቃ ከሙስሊሞች ጋር ተጣልተው ከዚህ በፊት አንስተናል። ረጅም ነው ታሪኩ። ነብዩ ሰለላሁ ዐለይሂ ወሰለም እሺ መዲናን ይልቀቁ አሉ። ጥፋተኞቹ በኑ ቀይኑቃ ነበሩ። አሁን ደግሞ በኑ ነዚሮችም ከሙናፊቆች ጋር አንድ ላይ አንድ ላይ በማበር ነብዩ ሰለላሁ ዐለይሂ ወሰለም ለመግደል ሌት ተቀን ይዶልቱ ያሲሩ ነበር። ካለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ወደነሱ ቀዬ ይመጣሉ። ሁለት ሰዎች በስህተት ተገለው ለነሱ ሰዎች የደም ካሳ ገንዘብን ሊያሰባስቡ በስምምነት ውስጥ ስላለ ጉዳትን ልንካፈል፣ ጠላትን አብረን ልንመክት፣ ደስታን ልንካፈል፣ ልንተባበር በሚል ስምምነት ቡኑድ ስለነበረ በዛ መሰረት ነብዩ ሰለላሁ ዐለይሂ ወሰለም በስህተት ለተገደሉ ሰዎች የደም ካሳ ለመክፈል ገንዘብ ሲያሰባስቡ ወደ በኑ ነዚሮችም እንደሚሄዱ ቀድመው አሳውቀው ተዘጋጅታችሁ ጠብቁኝ አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ በኑ ነዚሮች ሲሄዱ ምን ችግር ያ አበል ቃሲም እንሰበስብልዎታለን ብለው አሉ። ግን ምን አሉ? ነተخلص من هذا الرجل ይሄን ሰውዬ እንገላግለው ይሄን አጋጣሚ እንጠቀማሉ። እንዴት እናርጋሉ? አጥር ስር እንዲቀመጥ እናደርግ፣ ጥላ አበጅተን ከዛ በኋላ ምን እናደርጋለን? በጣም ትልቅ ድንጋይ ከዛ ላይ አንከባለን፣ መሐመድ አናት ላይ እናሳርፈዋለን። ከዛ በኋላ ከካብ ተንሸራቶ ነው ከካብ ላይ ተንሸራቶ የወደቀ ድንጋይ ነው ብለን እንበል ብለው ይሄንን እንደ ምክንያት ሊናገሩ ሙበርር አድርገው ከዛ በኋላ እሳቸው ሲመጡ ተንከባክበው አስቀመጧቸው። እና ዑመር እና አቡበክር አብራቸው ነበሩ። ከዛ ኋላ ነብዩ ሰለላሁ ዐለይሂ ወሰለም በተቀመጡበት ወህይ ቀድሞ ወረደና ተነስ ከዚህ አካባቢ ተባሉ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ወጡ። ቀስ ብለው ልክ ለሐጃ ለሽንት ሐጃ እንደሚደርሱ አድርገው ብድግ ብለው ሄዱና ወደ ቤታቸው መጡ። ወህይ ወረደ። ከዛ ኋላ ነብዩ ሰለላሁ ዐለይሂ ወሰለም ያሰቡት ሴራ የአይሁዶቹ ስለተጋለጠ ከዛ በኋላ በኑ ነዚሮች ይውጡ ከመዲና ይውጡ ብለው ነብዩ ሰለላሁ ዐለይሂ ወሰለም ህግ ሰጡ። ከዛን የበኑ ነዚር ወጣቶች አሉ ጎረምሶቹ በፍጹም ይሄማ ሊሆን አይችልም አሉ። በግልጽ ጦርነታቸውን አወጁ። ምሽጋቸውን መሸጉና ተፈልጋችሁ እንጋደላችኋለን አሉ። ከዛ በኋላ አላህ Subhanahu Wa Ta'ala ወህይን አወረደ ወደ ነብዩ ሰለላሁ ዐለይሂ ወሰለም እና በኑ ነዚሮች 15 ቀን ተከበቡ። 15 ቀን ተከበው በሰላም ይውጡ የሚል ትዕዛዝ በሚሰጥበት ጊዜ አንወጣም አሉ። ከዛን መሽገው ተቀመጡ። አንደኛ ምሽጎቻቸው በጣም ከባድ ናቸው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እነሱን ተስፋ ለማስቆረጥ በአካባቢው የተተከሉ የተምር ዛፎች ነበሩ። በአላህ ሱብሃነሁ ወተዓላ ተዛዝ እነኛ የተምር ዛፎች እንዲቆረጡ ተደረገ። የተምር ዛፎች የሚቆረጡት እዚህ ላይ ጥፋትን ለማጥፋት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ሰራዊቶችን በሚልኩበት ጊዜ በቃይ የሆነ ያትክልት ስፍራን እንዳትነኩ፣ አሮጊቶችን፣ ሽማግሌዎችን፣ ልጆችንም እንዳትገሉ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ሊዋጋ የመጣን ሰው ብቻ ነው መጋፈጥ የሚቻለውና ማጥቃት የሚቻለው። ታዲያ ይሄ የኢስላሚክ ፕሪንሲፕል ሆኖ ሳለ እነኛ ሽሪሮች ሸረኞች ግን ምሽጎቻቸውን ይዘው እስከመጨረሻው ድረስ እንጋደላለን ብለው እንዳይሉ በሰራዊት ተከበው እነኛ የተምር ዛፎች ሊና ይባላሉ። ማቀጣቱ ሚሊነቲን ይመጣ ገና በቃይ ለጋ የሆኑ የተምር ዛፎች እንዲቆረጡ አዘዙ ነው ሰለላሁ እነኛ የተምር ዛፎች ሲቆረጡ በመሽጎቻቸው ላይ ሲያዩ ተስፋቸው በቃ እዚህ ውስጥ አንኖርም የሚለው ነገር እየሞተ ሄደ። እንደገና ውሃንም እንደዚሁ እንዳያገኙ ተደረገ። ከዛ በኋላ ምንድነው የተደረገው? እርስ በርስ ተማከሩና ሳናልቁላችንም ጦርነት ከተባለ ሁላችንም ልናልቅ እንችላለንና አማን ተብሏልና እንውጣ በማለት ኃይለኛ ፍርሃት አላህ ሱብሃነሁ ወተዓላ ልባቸው ላይ ነዛባቸው። ከዛ በኋላ ምን አደረጉ? የሰሩትን ምርጥ ቤቶቻቸውን ያፈራርሱ ጀመረ። እኛ በሰራነው ቤት ሌላ ሰው አይኖርም በማለት ያፈራርሱ ጀመረ። ይሄን ነው አላህ يخربون بيوتهم بأيديهم وأيدي المؤمنين የሚለው። እንደገና ማንም ሰው ጦር ይዞ የጦር መሳሪያ ይዞ እንዳይወጣ ተደረገ። ማንም ሰው ደግሞ ለራሱ ለቤተሰቦቹ የሚበቃ ስንቅ ማለት ነው ይዞ በግመሉ በአንድ ግመል ላይ ጭኖ እንዲወጣ ተደረገ ማለት ነው። ከዛ በኋላ ወጡ፣ ከመዲና ወጡ። እነኚህ ሰዎች ሌት ተቀን ነብዩን ሰለላሁ ዐለይሂ ወሰለም ለመግደል ከራኢሱል ሙናፊቂን ከኢብኑ ሰሉል ጋር ያሴሩ የነበሩ ሰዎች ናቸው። አንደኛ ነብዩ ሰለላሁ ዐለይሂ ወሰለም በአማን ከእሳቸው ጋር ከነሱ ጋር እየኖሩ ሳለ እሳቸውን ለመግደል ሌት ተቀን ያሴሩ የነበሩ ሰዎች ናቸው። ዋይ ለምን ይሄን ነብይ እንገላገል? እሱ ከመጣ ጊዜ ጀምሮ የኛ የበላይነት ቀርቷል በማለት በነብዩ ሰለላሁ ዐለይሂ ወሰለም ላይ አሴሩ። ስለዚህ በስምምነቱ መሰረት አገርን የከዳ ወዳጅን የከዳ እዛ ሆኖ ማለት ነው ሊኖር አይገባውምና መዲና ልቀቁና ውጡ ተባለ። መዲና መሰረቱ የአውስና የኸዝረጆች ነው። አውስና ኸዝረጆች አረቦች ናቸው። እነኚህ አይሁዶች ከየመን ከተለያዩ ቦታ ተሰደው እዛ አካባቢ ያረፉ ነበሩ ማለት ነው። አላኩል ሐልን በዚህ መልኩ አላህ ሱብሃነሁ ወተዓላ እንዲወጡ አደረገ። ከዛ በኋላ ከበኑ ነዲሮች የሚገኝ ምርኮ አለ። የምርኮ ገንዘብ ከበኑ ነዲሮች የሚገኘው የምርኮ ገንዘብ አንደኛ ጦርነት አልተካሄደም። አላህ ሱብሃነሁ ወተዓላ በእነኛ ሰዎች ላይ ፍርሃትን በመንዛት በልቦቻቸው ውስጥ ፍርሃትን በማስገባት እነኛ ጥለው እንዲወጡ ተደረገ። ስለዚህ ያ የምርኮ ገንዘብ እንዴት ነው የሚከፋፈለው? እንደዚህ ከዚህ በቀደም እንዲደረግ እንደነበረው ለተዋጊዎቹ ተከፋፍሏል? አልተከፋፈለም። ውጊያ የሚባል ነገር ስላልነበረ ማለት ነው። ለዚህ አላህ ሱብሃነሁ ወተዓላ በእነሱ ላይ ፍርሃትን በመንዛት ጥለው እንዲሄዱ ያደረገ ስለሆነ ምንድነው ያደረገው? ያ ለምስኪኖች ይከፋፈል፣ በይተል ማል ይግባ፣ እንደገና ለልፉቀራ ሙሃጅሪን ደሃ ለሆኑ ሙሃጅሮች ይሰጥ ብሎ አላህ ህክሙን ያወርዳል። ያንና ያለን ማለት ነው። ስለዚህ አሁን ሰበበ ኑዙሉን ከሰማን አያቶቹ ይገቡናል ኢንሻአላህ። ሰብሐ ሊላሂ ለአላህ አጠራ ማ ፊ ሰማዋቲ ወማ ፊ አርض በሰማያት እና በምድር ያለው ነገር ሁሉ ለአላህ አጠራ። وهو العزيز الحكيم وصو الله العزيز الشنافيونا الحكيم طببينياونا ويلا هو الذي السنو الله اخرج الذين كفروا اننيا يكادو سوتين ياسوطانو الله من اهل الكتاب مصافن كتسطوت كايهودوج من ديارهم كقيوچاچو انديوطو يادرغنو لاول الحشر لمجمراو سبسبا على ለመጀመሪያው ስብሰባ እንዴት ሐሽር የሚባለው ከቀብር መውጣትና መሰብሰብ ነበር እነኚህ ሰዎች ቀብራቸው ምሽጋቸው ሆኖ ከምሽጋቸው ውስጥ እየተኮለኮሉ በመውጣታቸው ይሄ አወሉል ሐሽር ተባለ اما حشر الثاني ሁለተኛው ሐሽርማ የቂያ ማለት አላህ ሰዎችን ከቀብር መሰብሰቡ ነው ما ظننتم እናንተ አስባችኋል ነበርም አን يخرجوا እነሱ እንዲወጡ ማለት ነው አይخرجوا እነሱ እንዲወጡ አስባቸው አልነበረም ወظنوا እነሱ ራሳቸው አስበው ነበር አንሁም مانعتهم እነርሱ مانعتهم حصونهم من الله حصونهم ማለት حصونهم ማለት ምሽጎቻቸው من الله كالله የሚከለክሏቸው መስሏቸው ነበር فاتاهم الله الله متاعهم من حيث لم يحتسبوا الناس كالاسبوبت اقطاعا الله متاعهم الى كل كزي بالاسلام لا تنكلن يمياسيرو يخونو سوتش درشاچو اندزيو نو الناس اسلام لماطفات عند سيران ياسيرالو اسلام بليلانياو سايت دغمو لملمو يگنيال لمادر نو لذي فاتاهم الله من حيث لم يحتسبوا وكذف في قلوبهم بلبوچاچو است الله نزا الرعب فرحات اسغبا الله يخربون بيوتهم يخربون اخرب مالت اطفى افرس مالت نو خراب فرسراش نو يخربون بيوتهم بيتوچاچون يميافررسو هونو بايديهم براساچو بجوچاچو وايدي المؤمنين بمؤمنوچ جم انديو يميافررسو هونو ويلا فاعتبروا اسكيهن نجر استولوا يا اولي الابصار ان انت ما يتم تتشلو سوچوي الى الله اولي الابصار ما يتم تتشلو ما استوال متتشلو يا ما استوال بالتبيتوچوي ايهن نجر تملكتو من معناته نو عند سو اللهن بكاده غزي كالله منجد بوطا غزي بالله لا يطرنتن سياوج معناته بالله دي لا يطرنتن سياوج عاقبه እንደዚህ ሆናል ማለት ነው ولولا ان كتب الله عليهم الجلاء ولولا ان كتب الله الله بنرسو ላይ ባይጽፍ ኖሮ الجلاء ማለት መውጣት ነው ስደትን ወይንም መፈናቀልን الله بنرسو ላይ ጽፎባቸው ባልነበረም አሁን ያው ተጽፎ ተተግብሯል እንጂ ይሄ እንኳን ባይደርስባቸው لعذبهم في الدنيا بليل قطات الله دنيا لي يقطعاتهم نبره ولهم في الاخره لنسهم باخره علللاتهم عذاب النار الى عذاب النار يا اسات قطات علللاتهم الى الله كذي قتلوا الله ذلك الى يي هو نبت مكنيات بانهم شاقوا الله ورسوله شاق ማለት ተቃረነ ማለት ነው اصبح في الشق الاخر شق ማለት ክፋይ ነው በሌላ ክፋይ በሌላ ቦታ ላይ ሆነ ማለት ነው ذلك بانهم شاقوا الله يهنوا يهنበት ምክንያት እነርሱ አላህን በመቃረናቸውና በመዋጋታቸው ነው ورسوله መልእክተኛውንም እንደዚሁ ومن يشاق الله على شاق ومن يشاق الله اللهم እሚቃረን አላህን እሚዋጋ فإن الله شديد العقاب انه يوقع الله قطعه برتو ነው ይላ አሁን ምንድነው እነኚህ ሰዎች የምርኮ ንብረት አለና ያ የምርኮ ንብረት ለማን ይሁን በሚል ዙሪያ በሙእሚኖች መሐከል የሐሳብ ልዩነት ነበርና አላህ Subhanahu Wa Ta'ala ፈረደ ምን አለ ማቀጣቱ ሚሊነቲና ለሊና ማለት ለስላሳ ገና ለጋ የሆኑ የተምር ዛፎች ናቸው ማቀጣቱ ሚሊነቲን አው ተረክቱሙሃ አለ ማቀጣቱ ሚሊነቲን ከነኛ ለጋ የተምር ዛፎች የቆረጣችሁት አው ተረክቱሙሃ ቃኢመተን አላ ኡሱሊሃ ኡሱል ማለት ግንድ ማለት ነው አው ተረክቱሙሃ ወይ የተዋችኋት ቃኢመተን አላ ኡሱሊሃ በግንዶቻቸው ላይ ቆመው ማለት ነው ሳይቆረጡ እንዲተው ያደረጋችኋቸው ያ የሆነው ነገር فبإذنላ በአላህ ፈቃድና ወልይخزي الفاسقين አላህ እንደኛ አፈንጋጭ የሆኑ ሰዎችን ሊያዋርድበት ነው አለ ቁረጡት የሚለው ተሳሳተ የመጣው ከአላህ ዘንድ ነው ለዚህ ያ ሲቆረጥ በቃ ከእንግዲህ መዲና መኖሪያችን አልሆነችም የተምር ዛፋችንም ተቆረጠ የሚል ሐሳብ በእነሱ እንዲያድርና ተስፋ እንዲቆርጡ ተደረገ ከዛ ፍርሃት ተነዛባቸው ለቀው እንዲወጡ ሆኑ ማለት ነው ከዛን አላህ ምን ይላል አፋአ ማለት መለሰ ማለት ነው አፋአ መለሰ ማ አፋ አላሁ አላ ረሱሊሂ አለ ማ አፋ አላሁ አላ ረሱሊሂ አላህ በመልእክተኛው ላይ የመለሰው ነገር ምንሁም ከነርሱ ከበኑ ነዚር فما اوجفتم عليه من خيل ይገባኛል እንዳትሉ እናንተ ተዋጊዎች ማለት ነው ሌላ ጊዜ የምርኮ ክፍፍል ይደረጋል ሰው ሁሉ ምርኮ አንድ ላይ ይሰበሰብና ክፍፍል ይደረጋል አሁን ግን ይድረሰን እንዳትሉ فما اوجفتم عليه من خيل አለ እናንተ ما اوجفتم عليه من خيل በፈረሶች አልወረራችሁም ማለት ፈረስ ጋልባችሁ የያዛችሁት ያሳደዳችሁ ጣላት የለም ወላ ሪካብን አለ ሪካብ የሚባለው ግመል ነው ሪካብ ይባላል እዚህ ጭናችሁ ወደዛ አልተጓዛችሁ ማልወረራችሁም ولكنالله نجر جن الله يسلط رسله ملكتኞቹን ነብያትን ملكتኞችን الله ይሾማል على ما يشاء በፈለገው ላይ ይሾማል ስልጣን ይሰጣቸዋል ወላሁ አላ ኩል ሸይን ቀዲር አለ አላህ በማናቸውም ነገር ላይ ቻይ ነው አለ ስለዚህ ከበኑ ነዚር የተገኘው ንብረት ወዴት ይሄድ ሱብሃንአላህ እዩት ያአላህን ፍርድ ማ አፋ አላሁ አላ ረሱሊሂ ማ መውሱላ ይባላል በማዕና አለዚ ማ አፋ አላሁ አላ ረሱሊሂ አላህ በመልእክተኛው ላይ የመለሰው ነገር من اهل القرى كمن دريتو نواريوج لما انهم يقبوا على فلله لا الله انهم يقبوا على من معناتنو خمسه عند امستنياو بيت المال يجبانا لا مدرسه مسريا لا مسجد مسريا لا وتادروج كفيا ايه معناتنو وللرسول على لملكتنياو نو على لملكتنياو معنات النبي صلى الله عليه وسلم كزكاه አይደርሳቸው ዘካ በነብይ ሰለላሁ ዐለይሂ ወሰለም ላይ በአህለል ቤት ላይ ክልክል ነው ምክንያቱም ይሄ ቢሆን ኖሮ መሐመድ ዘካን ያዘዘው ለራሱ ጥቅም ነው ሊባል ነበር ነብዩ ሰለላሁ ዐለይሂ ወሰለም እንዲደርሳቸው የተደረገው ከባድ ከባድ ከሆነው ነገር ነው ደም ከሚያስከፍል ነገር ለዚህ ነው አልአባስ ማለት አጎታቸው ሐምዛ እንደዚሁም ደግሞ አሊይ ኢብኑ አቢ ጣሊብ በቃ ቤተ ዘመዶቻቸው በሙሉ ማለት ነው እነ ጃፈር ኢብኑ አቢ ጣሊብ እነኚህ ሞተው ነው ማለት ነው እነኚህ ሞተውለት ነው ለዚህ ደም ከሚያስከፍል ነገር እንጂ በአማን ከሚገኝ ነገር እንዲደርሳቸው አላደረገም አላህ Subhanahu Wa Ta'ala Subhanallah ይሄ ማለት ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ዘካን ሲደነግጉ ከአላህ Subhanahu Wa Ta'ala በደረሳቸው መልእክት ማለት ነው ዘካን ሲደነግጉ ዘካን የደነገጉት ለራሳቸው ጥቅም እንዳልሆነ ሰዎች ዘንድ የቂን ሆኖ እንዲገባ ስለሚፈልግ ነው እና ይሄ ነው ደም ከሚያስከፍለው ነገር ትግል ከሚያስከፍለው ነገር አንዳንድ ጊዜ ደግሞ አላህ በጠላት ላይ ይነዛና ፍርሃትን ከዛ በኋላ ያ ንብረት በሙስሊሞች እጅ እንዲገባ አላህ ያደርጋል ፈሪላ ወልረሱል ለመልእክተኛው ነው ወልዝል ቁርባ ለዝምድና ባልተቤቶች አለ አህለል ቤት ማለት ነው ወልየታማ ወላጃል ባለው ሆኑ ልጆች ነው የሚገባው ወልመሳኪን ለድሆች ነው የሚገባው ወብኒ ሰቢል ኢብኑ ሰቢል መንገድ ለወለዳቸው ስንቀለ ተቋረጠባቸው ሰዎች ነው የሚገባው። ይሄን ያልኩበት የፈረድኩበት ምክንያት ይላል አላህ ከይላ የኩና እንዳይሆን ዘንድ ነው ዱለተን በይነል አግኒያ ኢሚንኩም ይሄ ገንዘብ በይነል አግኒያ ኢሚንኩም ከናንተ መሃል በሆኑ አግኒያ ሀብታሞች መሃከል ዱለተን አለ። ዱላ ማለት ምንድነው? መለዋወጫ እንዳይሆን ዱላ ማለት የሚዘዋወር እንዳይሆን ማለት ነው። እገሌ ቤት ተብሎ ሀብታሞች ቤት እንዳይገባ ተፈልጓል ይላል አላህ። ከዛን ነብዩ ሰለላሁ ዐለይሂ ወሰለም ለገሌህናህል ብለው በሚሉት ነገር እኔስ ለምን ይበለጣ ያልደረሰኝም ብላችሁ አጥበሉ። ነብዩ ሰለላሁ ዐለይሂ ወሰለም አላህ በሳቸው እጅ ያዋለውን ገንዘብ ለማን ማድረስ እንዳለባቸው ያውቃሉና እና ምን አለ ወማ አታኩም ረሱሉ መልእክተኛው የሰጣችሁን ነገር ፈኹዙሁ ተቀበሉ ወማ ነሃኩም አንሁ መልእክተኛው ከሱ የከለከላችሁን ነገር ደግሞ ፈንተሁ ተውት ይቅርባችሁ ኢላ ላላ ወተቁላህ አላህን ፍሩ ኢነላህ ሸዲዱ ልዕቃብ አላህ ቅጣተ ብርቱ ነው ኢላ። ከዚህ ቀጥሎ ስለ ሙሃጅሮች ስለ አንሳሮችና ከዛ በኋላ ስለመጡት ሙእሚኖችም እናወራለን ኢንሻአላህ። ለዚህ አንድ 5 ደቂቃ ብሬክ እዚህ ላይ እንወስዳለን። በመሃል ሰላምታ አንተለው ይጥቅም ወይንም ሰዎች ኑሯቸውን የሚያቆሙበት ወላ ቱቱ ሱፋሃ አምዋለኩም ለቲ ጀዓለላሁ ለኩም ቂያማ ይላል አላህ መቋቋሚያ ያደረገላችሁን ገንዘብ ነው የሚለው። ገንዘብ በኢስላም ትልቅ ትኩረት ተሰጥቶታል። ያአዩ الذين امنوا هل ادلكم على تجاره تنجيكم من عذاب اليم تؤمنون بالله ورسوله وتجاهدون في سبيل الله باموالكم وانفسكم الى سو اموال ገንዘብ የሚለው የሚባል ነገር ወይንም ፋይናንስ ትልቅ ድርሻ አለው። ዘ ዌስት ኢስላምን እየተዋጋ ያለው በተለይ ዴቨሎፒንግ ካንትሪስ ላይ መጥቶ በተለያዩ መንገዶች ጦርነትን እያወጀ ያለው የገንዘብ በሚባለው ነገር ነው። አላኩል ሐልን የሰው ልጅ መቋቋም አለበት የሰው ልጅ ኢኮኖሚካሊ ስትሮንግ መሆን አለበት። ከዚህ አንፃር አላህ Subhanahu Wa Ta'ala ምስኪኖች የሚታገዙበት ከድህነት የሚወጡበት ራሳቸውን ችለው የሚያድሩበትን የተለያዩ መንገዶችን አላህ አመቻችቷል። ባጭሩ አሁን with this particular case Allah Subhanahu Wa Ta'ala ከበኑ ነዚር የተገኘውን የምርኮ ገንዘብ ከመካ ከቀዮቻቸው ከንብረቶቻቸው ተፈናቅለው የመጡ እንደነ ዑመር ኢብኑ ኸጣብ ያሉ ከዛም እንደነ አማር ኢብኑ ያስር እነ ቢላልም እነ ሱሃይብ ሩሚም ሌሎችም ማለት ነው ከዛ ተፈናቅለው እጅግራቸውን ብቻ ይዘው የመጡ በመካ የሚታፈሩ ጌቶች የነበሩ አሁን ግን ሁኔታው ማለት ነው ለድህነት የዳረጋቸው እነኚህ ሰዎች እነ አብዱራህማን ኢብኑ አውፍ ለምሳሌ ወደ መዲና ከመጡ በኋላ ድሆች ነው የሆኑት። ግን የመዲና ሰዎች አንሳሮቹ ረዷቸውና መስሪያ ገንዘብን ሰጥቷቸው ከዛ በኋላ የኡማው ሀብታም ነው የሆኑት እነ አብዱራህማን ኢብኑ አውፍ እነ ዑስማን ኢብኑ አፋን እና በጣም ሀብታሞች ሆኑ ሰርተው ተለወጡ ማለት ነው። እና ይሄ ነገር እጅግ ያስፈልጋል ሰውን ፋይናንሻሊ መርዳት። እና ምን ይላል አላህ ለልፉቀራ ኢልሙሃጅሪን አለ ይሄ ገንዘብ ለልፉቀራ ኢልሙሃጅሪን ሙሃጅሪን ማለት ስደተኞች ማለት ነው። ስደተኞች ለሆኑት አልፉቀራ ድሆች ይገባል አለ አለዚነ ኡኽሪጁ ሚን ዲያሪሂም እነኛ ሚን ዲያሪሂም ከቀዮቻቸው ከመንደሮቻቸው ኡኽሪጁ የተባረሩ ለሆኑት ይላል ወአምዋሊሂም ከንብረቶቻቸውም ለተፈናቀሉ ለሆኑት የብተጉነ ፈድላን ሚነላሂ ከአላህ ትሩፋትን የሚፈልጉ ሆነው ለተፈናቀሉት ወርድዋና የአላህንም ውዴታ ያላህንም ውዴታ ፈልገው የተፈናቀሉ ለሆኑ ተይላ ወየንሱሩና አላህ አላህንም የሚረዱ ሆነው ለተፈናቀሉት አላህ እንዴት ይረዳሉ? ኤ የንሱሩና ዲንላህ ያላህን ዲን ኢስላምን የሚያስፋፉ የሚሰብኩ ለዛ የሚቆረቆሩ ሆነው ማለት ነው ያላህን ዲን የሚያግዙ ሆነው ወረሱለሁ መልእክተኛውንም የሚያግዙ ሆነው ለተሰደዱት ሰዎች ለነሱ የምርኮ ገንዘብ እንደ እርዳታ እንደ ማቋቋሚያ ይገባቸዋል። ኡላኢከ ሁሙ ሳዲቁን እነኚህ እዚህ የጠቀስኳቸው ይላል ከቀዮቻቸው ከመንደሮቻቸው ቤተሰቦቻቸውን ጥለው ከስራ ተፈናቅለው ወደ መዲና ነብዩ ሰለላሁ ዐለይሂ ወሰለም ሊያግዙ አብረው ሊቆሙ ያላህን ዲን ሊረዱ ከፍ ሊያደርጉ የተሰደዱ ሰዎች እነኛ እውነተኞቹ ናቸው ይላል አላህ ኡላኢከ ሁሙ ሳዲቁን። ቀጥሎ ምን ይላል አላህ አንሳሮችን የመዲና ሰዎችን ኸዝረጅና አውስን በሌሊት አልዓቀባ በዛ በሌሊት ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥተው በድብቅ ያላህ መልእክተኛ ሆይ እኛ ንብረቶቻችንን ልጆቻችንን ሚስቶቻችንን ከምንጠብቀው ከምንከላከልላቸው ነገር ሁሉ እርሶን እንከላከላለን እናውቃለን እርሶን ወደኛ ስናስጠጋ አረብ በሙሉ እንደሚጣላን ሳር ቅጠሉ እንደሚጣላን እናውቃለን ግን ምንም ቢሆን እርሶ ይበልጡልናል ብለው በሌሊት አልዓቀባ አውስና ኸዝረጆች ከነብይ ሰለላሁ ዐለይሂ ወሰለም ጋር ስምምነት አደረጉና ከዛ ነብይ ሰለላሁ ዐለይሂ ወሰለም ከአላህ በመጣላቸው ትእዛዝ መሰረት ወደ መዲና ሊሰደዱ ቻሉ ማለት ነው። ወለዚነ ተበወኡ ዳረ እነኛ አዳረ አገርን ያዘጋጁ ይላል። አገር ማዘጋጀት ብቻ በቂ አይደለም ሰፊ ቤት ማዘጋጀት ብቻ በቂ አይደለም እንግዳን መቀበያ ደግሞ ወልኢማነ ኢማንንም ያዘጋጁ ቦታም እንግዳ መቀበያን ኢማንንም ያዘጋጁ የተደላደሉ የሆኑ ሰዎች ሚንቀብሊህም እነኚህ ስደተኞቹ ወደነሱ ከመሰደዳቸው በፊት ይላል ይሁቡነ ይወዳሉ መንሃጀረ ኢለይሂም ወደነሱ የሚሰደድን ሰው ሃጀረ ኢለይሂም ወደነሱ የሚሰደድን ሰው ይወዳሉ ወላ የጅዱነ ፊ ሱዱሪሂም አለ ላ የጅዱን አያገኙም في صدورهم ልቦቻቸው ውስጥ አያገኙም حاجه مما اوتوا انا ولا يجدون في صدورهم حاجه مما اوتوا مما اوتوا እነኚህ ስደተኞች ሙሃጅሮች ከሚሰጡት ነገር ለገሌህናል ደረሰ ገሌህናል አገኘ ብለው የቅናት መንፈስ አያድርባቸው ولا يجدون في صدورهم حاجه مما اوتوا ይላል ويؤثرون على انفسهم ويؤثرون اثر مرته معناه ويؤثرون على انفسهم ويؤثرون على انفسهم بنفسዎቻቸው ላይ على يؤثرون ማለት ያስበልጣሉ ማለት እነኛን ሙሃጅሮችን ያስቀድማሉ እኔ ሳላገኝ እነሱ ያገኙ እኔ ሳልበላ እነሱ ይብሉ እኔ ሳልጠጣ እነሱ ይጠጡ ይላሉ ويؤثرون على انفسهم ولو كان بهم خصاصه خصاصه ማለት ምንድነው ጊዜ የማይሰጥ የሚያንገበግብ ረሃብ ነው እሱ እንኳን ቢኖርባቸው ይላል ያስቀድማሉ ሙሃጅሮቹን አለ ይቺ አያ ይወረደችብህም ወለው ካነ ቢህም ኸሳሳ ይቺ አያ ይወረደችበት ሰበብ አለ ነብዩ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን መዲና ሆነው እንግዳ ይመጣባቸዋል እንግዳ ሲመጣባቸው ነብዩ ሰለላሁ ዐለይሂ ወሰለም እንግዳ ይመጣባቸዋልና እንግዳ ሲመጣባቸው ያአላህ መልእክተኛ ማን ነው ይሄን እንግዳ የሚያስተናግድልኝ አሉ። ወደ ቤተሰቦቻቸው ቢልኩ ምንም ነገር የለም የሚበላ ነገር አለ። አሁን በእኛ ቤት ውስጥ ስንት ነገር አለ? ሁላችሁም ፍሪጃችሁን ከፍታችሁ ተመልከቱ ስንት ነገር አለ? ወይንም መግዛት የምንችልበት አቅም በየ እንትን ካፖርዳችን ማለት ነው ስንት ልብስ አለ? የነሱ ግን የተለየ ነው። የነ ሙስአብ ኢብኑ ዑመይር ማለት ነው በኡሁድ እለት በሞቱበት ጊዜ ሙስአነ ሙስአብ ኢብኑ ዑመይር በኡሁድ ዑለት በሞቱበት ጊዜ የሚከፈኑበት ልብስ እኮ ነው የታጣው። ማንም ሰው ከአካሉ የተረፈ ልብስ አልነበረው እና ሙስአብ ኢብኑ ዑመይርን አንድ ኩታ አገኘን ከላይ ስንሸፍነው እግሩ ይገለጣል ከእግሩ ስንሸፍነው ራሱ ይገለጣል እንዴት እናርገው ያአላህ መልእክተኛ ብለው ጠየቁ ሰሃቦቹ። ያን ጊዜ ከላይ ሸፍኑትና ከግሩ በኩል ኢዝኺር የሚባል እኛ ጠጅ ሳር የምንለው ኢዝኺር የሚባል እንትን ሳር አለ ረጃጅም እሱን አጭደው በዛ ተቅልለው ከፍነው ቀበሩት ማለት ነው እና እኛ ያለን ልብስ እነሱ ያላቸው ልብስ ሱብሃንአላህ አይገናኝ እንደገና ደግሞ ነብይ ሰለላሁ ዐለይሂ ወሰለም በየቤታቸው በሙሉ የሚበላ አለ ወይ ሲባል ይቺም የሚበላ የለም ያቺም የሚበላ የለም ሚስቶቻቸው በሙሉ የለም ብለው ይልካሉ ከዛ ለነብይ ሰለላሁ ዐለይሂ ወሰለም ማን ነው ይሄን እንግዳ የሚያሳድርልኝ ብለው ሲሉ አንድ አንድ አንሳሪ እኔ ነኝ አላህ መልእክተኛ ብሎ ይላል ከዛ በኋላ ይዞ ይሄድና አንን እንግዳ ከዛ በኋላ ሚስቱን ምን አለ ይላታል አይ የልጆች ሐቅ እንጂ የኔም ያንተም የለም እንትላቸዋለች እንግዳ ይዤ መጥቻለሁ ከአላህ መልእክተኛ ዘንድ ይላል ከዛ በኋላ ይመካከሩና ባልና ሚስት ምን ይደረጋል ልጆቹን ይደረሰ ደረሰ ይያልሽ አባብለሽ አስተኛቸው ከዛን ያለውን ነገር አብሲና አቅርቢ ከዛ ለአንድ ሰው ብቻ አንድ ሰው ጠግቦ እንዲበላ ምን እናደርጋለን ልክ ያንን እንትን ስታቀርቢ ምግብ ስታቀርቢ ኩራዙን አጥፊው ይላታል ኩራዙን አጥፊው ኩራዙን አጥፊውና ከዛ በኋላ እኛ የመብላት ድምጽ እናሰማ እንግዳው ከዛን ምግቡን ጥርግ አድርጎ ይብላ ጠግቦ እኛ እንደር ይባባላሉ ለዛላ ባልም ሙእሚን ሚስትም ሙእሚን ከዛ በኋላ ልክ ምግቡን ይዛ ስትመጣ ታጠፋለች ኩራዙን እንደጠፋ አድርጋ ማለት ነው ከዛ በኋላ ታቀርብና ብሉ እያለች እነሱ የአፍኮቴ ያሰሙ ያንግዳ ጥርግ አድርጎ ጠግቦ አደረ ከዛ በኋላ በነጋታው በሚሄዱበት ጊዜ አላህ Subhanahu Wa Ta'ala የሚገርም አያን አወረደ ማለት ነው ወይኡሲሩን አለ አንፉሲሂም ከነፍሶቻቸው ያስበልጣሉ ወንድሞቻቸውን ወለው ካነ ቢሂም ኸሳሳ በነሱ ጊዜ የማይሰጥ ረሃብ እንኳ ቢኖርባቸው ይላል ወመን ዩቀሹሐ ነፍሲሂ የነፍሱን ስግብግብነት የተጠበቀ ሰው ፈኡላኢከ ሁሙል ሙፍሊሑን እነኛ የሚድኑ ናቸው ፈኡላኢከ ሁሙል ሙፍሊሑን ይላል ከዚህ ቀጥሎ አላህ ሱብሃነሁ ወተዓላ ምን ይላል እነኛ ከሰሃቦች ቀጥለው የመጡ ታቢዒዎች እንደገና ደግሞ እስከ ቂያማ እለትም የሰሃቦችን ታሪክ የነብያትን ታሪክ የሚሰሙ ተከታይ የሆኑ ሙእሚኖች የሚሉትን ንግግር ደግሞ አላህ ይናገራል والذين جاءوا من بعدهم እነኛ ደግሞ من بعدهم ከነርሱ በኋላ የሚመጡት ወይንም ከነርሱ በኋላ የመጡት يقولون ብለው ይላሉ ربنا ጌታችን ሆይ اغفر لنا ለኛ ምህረት አድርግ ولإخواننا الذين سبقونا بالإيمان ولإخواننا الذين سبقونا بالإيمان እንደዚሁም በኢማን በእምነት ከኛ በፊት ለቀደሙት ወንድሞቻችን ከእስላም በፊት እኛ ከመስለማችን በፊት ቀድመው ወደ እስላም በመግባት በኢማን ለቀደሙን ወንድሞቻችን ምህረት አድርግ ይላሉ ወላ ተጅአል ፊ ቁሉቢና ግለን አለ ወላ ተጅአል ፊ ቁሉቢና በልቦቻችን ውስጥም አታድርግ ግለን ጥላቻን አታድርግ ለልዚነ አመኑ ለነኛ ላመኑ ሰዎች በልቦቻችን ውስጥ ጥላቻን አታስቀምጥ ربنا انك رؤوف الرحيم ጌታችን ሆይ አንተ انك رؤوف انت رؤوفنا አዛኝነ ሩህሩህነ رحيم على رؤوف ሩህሩህ ማለት ነው رحيم አዛኝ ማለት ነው ጌታችን ሆይ አንተ ሩህሩህ አዛኝነ ብለው ዱዓ ያደርጋሉ ይላል ምንድነው እናደርገው اخوتي ከዚህ የሚቀጥለው ትንሽ ረዘም ስለሚል ማለት ነው ረዘም ስለሚል በተለይ ዓለም ተረይ ለልዲነ ናፈቁ يقولون لاخوانهم የሚለው ኢንሻአላህ እሱን በሚቀጥለው ፕሮግራም እናያለን ማለት ነው የሚቀጥለው ፕሮግራም ከነገ ወዲያ ቅዳሜና እሁድ ተከታታይ ይሆናል ዛሬ ምንድነው ሐሙስ ነው እኛ ዘንድ ማለት ነው እኛ ዘንድ ሐሙስ ነው አሜሪካ ካናዳ ላላችሁ ሮብ ማታ ይመስለኛል ሮብ ማታ ነው የሚሆነው አላኩል ሐሊን ማለት ነው አራት ቀን ተፍሲራለን ሁለት ቀን ደግሞ ሐያቱ ሰሃባ አለን በዚህ ሩም ውስጥ ማለት ነው አሁን እስቲ ቆም ብለን አንደኛ አላህ Subhanahu Wa Ta'ala ሶስት ፓርቲዎችን አንስቶ ነው የሚነግረን። አንደኛ ዲንን የሚያገለግሉ ለዲን የሚሰደዱ ለዲን የሚሰቃዩ ይሄ አንዱ ቡድን ነው። ሁለተኛ ደግሞ የነኚህ ሰዎች ስቃይ ሼር የሚያደርጉ ማለት ነው። የነኚህ ሰዎች ስቃይ ሼር የሚያደርጉ አንድ ቡድን አለ። ሶስተኛው ደግሞ የነሱን አርአያ የሚከተል አንድ ቡድን አለ። አሁን እኛ ከየትኞቹ ነን ብለን ራሳችንን መመርመር አለብን። አሁን የነኛ ኮፒ በየዘመኑ ይኖራል። የነኚ ኮፒ ማለት ነው። አንደኛ ለዲን ብለው የሚሰደዱ ሁሌ ስለ አላህ ዲን የሚጨነቁ ከዑለማ ጋር አንድ ላይ የሚቆሙ የአላህን ዲን የሚረዱ የሚተጋገዙ everything they own በእጃቸው ያለውን ነገር በሙሉ በአላህ መንገድ ላይ የሚያውሉ አሉ። ነፍሳቸውን ንብረታቸውን እስከ መሰደድ ሁሉ ነገር ለእስላም እስከ መሆን ማለት ነው። ሃኡላይል ሙሃጅሩን እነኚህን ሙሃጅሮች ደግሞ የሚቀበሉ አሉ። ማቴሪያል እርዳታ የሚያደርጉላቸው የሚጠጉበት ቤት እንደገና ደግሞ የሚጠጉበት ቤት ለነሱ አስፈላጊ የሆነ ማቴሪያል ፋይናንሻል ሰፖርት የሚያደርጉ አንሳሮች ማለት ነው። እነኚህ አሉ። ሶስተኛው ቡድን ደግሞ ከነኚህ በኋላ የሚመጡ ስለነኚህ ስላለፉ ሳሊሆችና ሙእሚኖች የሰሙ እነሱን የሚረግሙ ሳይሆን እነሱን የሚከተሉ ረበነ ግፍር ለና ጌታችን ሆይ ጥፋታችንን እለፈን ይቅር በለን ወሊኢኽዋኒን አልዚነ ሰበቁና ቢልኢማን በእምነት እኛን የቀደሙን ለሆኑ ወንድሞች ደግሞ ምህረት አድርግ ብለው ላለፉት ሳሊሆች ዱአ የሚያደርጉ አሉ። ስለዚህ እኛ ከነኚህ ከሶስቱ መውጣት የለብንም። ቢወፍቀን አላህ ለዲን መስዋዕት ለዲን መሰደድ ለዲን ሁሉ ነገር ማድረግ ሁሉን አካላችንን መስጠት ማለት ነው። ስለዚህ እንደ ሙሃጅሮቹ ሆነ ማለት ነው። ደግሞ ይሄ ካልሆነ ለምሳሌ እምናቀራው እኛ ካልሆነ ምንታገለው እኛ ካልሆነ ደግሞ በዚህ ፊልድ ላይ ላሉ ሰዎች ደግሞ እኛ ስለናንተ ምን እናድርግ እኛ ለናንተ ምን እናድርግ ስለዚህ አብሽሩኛ ከጎናችሁ ነን ብሎ የሚቻለውን ያህል ኮንትሪቢዩት ማድረግ አለብን ማለት ነው። ምን ማለት ነው? ዲን ለውለል ሙሃጅሩን ወልአንሳር አንሳሮችና ሙሃጅሮች የሉም ማለት ዲን አልነበረም ጠፋ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ምንድነው የምትሉት ብለው አንሳሮቹን ባማከሩ ጊዜ መዲና ሰዎችን በጦርነት እናንተ ነው እስቲ ሐቁ የናንተ ነው በሉኝ ብለው ሲሉ እነ ሰዓድ ኢብኑ ሙዓዝ እነ ሰዓድ ኢብኑ ዑባዳ ምንድነው ያሉት? ተነስተው የአላህ መልእክተኛ ሆይ نحن لا نقول لك مثل ما قالت بنو إسرائيل لموسى اذهب أنت وربك فقاتلا إن هاهنا قاعدون يا الله ملك تنياهوي إنيا بنو إسرائيل لموسى بيت المقدس كفتو سبالو أنتنا جيتا هيدو كننيا طلاتوش غا تغادلو أغر أمان سيهون إنيا نمت ألن إذ كزازيون نكمت ألن أن لهم بل نقول منلو انيا لرسو قالوا للنبي صلى الله عليه وسلم اذهب انت وربك فقاتلا انا معكما مقاتلون هيد انتم جيتاهم هيدو ها انين طلاتوچ معناتنو يا النبي صلى الله عليه وسلم بتر يرفباچو طلاتوچ الله سبحانه وتعالى بتر يرفباچو انا ማአኩማ ሙቃቲሉን እኛ በታዘዝነው መሰረት ከርሶ ጋነን ያላህ መልእክተኛ ነው የምንለው ወላሂ ባህር ውስጥ ቢገቡ አብረን እንገባለን እኛ ቀይ ባህር ማለት ነው ባሩስ ቢገቡ አብረን እንገባለን የገቡበት ቦታ እኛ አብረን እንሄዳለን ያአላህ መልእክተኛ ከርሱ አንነጠልም ነው ያሉት هذا عمر وهذا ابو بكر وهذا عثمان وهذا علي صحابوቹ በሙሉ ማለት ነው እና ابو ايوب الانصاري አንድ ሰው ራሱን እንዶ መሰዋት መግደል ይበቃል ቢባል ابو ايوب الانصاري ራሱን ይሰዋ ነበር ለነብይ ሰለላሁ ዐለይሂ ወሰለም هكذا سعد بن ابي وقاص عند جزي النبي صلى الله عليه وسلم ليليت لاي يا سيف دمس يسمعلو شكم شكم مثيل يسمعن من بلو سيلو انا سعد لاچوان سعد ابن ابي وقاص نني ني بلو سيلو من نو بزي ليليت سيبال احرسك يا رسول الله انت الله ملكتنياي ارسون يتبكو نو ني مانم طلات انداي درسوت يلاچوان كذا بحالا النبي صلى الله عليه وسلم ابشرو الله كو ከሰውይ ጥቃት والله يعصمك من الناس يا ايها الرسول بلغ ما انزل اليك انت ملكተኛ ሆይ ወደ አንተ የተወረደው ነገር አድርስ الله ከሰውች ይጠብቃል ብሎ ወደኔ አውርዷልና አብሽሩ ጥቃት አይደርስብኝም الله ይጠብቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛን ሰሃቦቹ ተሰማሩ ማለት ነው እንጂ እንደዚህ ሲሄዱ ሲወጡ ነብዩ ሰለላሁ ዐለይሂ ወሰለም የሚከታተሉ ነበሩ ሶ ባሁን ሰዓት ማለት ነው we have got brothers sisters ለዚህ ነገር devoted ይሆኑ ለት ተቀን ማለት ነው በዲን ጉዳይ የሚፈቁ አሉ ነኝ ልጆች በሞራል የት ናችሁ ምን ደረሳችሁ እናንተ ከኛ ምን ይጠበቃል ብለን ያላህን ዲን ልንጠብቅ ይገባል ያላህን ዲን ማቆም አለብን ማለት ነው ለዚህ በሰራነው ስራ ልክ ነው አላህ የሚከፍለን አላህ Subhanahu Wa Ta'ala ከሙሃጅሮቹ ከአንሳሮቹ እኮ ረዲየላሁ አንሁም አላህ ስለነሱ ወደደ ሁሉ ነገራቸውን ስለሰጣቸው ማለት ነው አላህ መደሰቻ የሆነ ነገር አላህ ሰጣቸው አላኩል ሐልን اخوتي الايمان مصدر الراحه ኢማን የሚባለው ነገር የራሃ ምንጭ ነው ዲን የሚባል ነገር ከሌለ ሁሉ ነገር ይበላሻል والله ሁሉ ነገር ነው የሚበላሸው ይበላሻል በዲን ውስጥ ማለት ነው እየተደፈደብንም እየታሰርንም ማለት ነው ሁሉ ነገር ሆነን በዲን ውስጥ መስዋዕትነት እየከፈልን ከሆነ ሐቂቀተን ይጣፍጣል ስንትና ስንት ሙእሚን ወንድሞች አሉ በጆሮአቸው ላይ ማለት ነው በጆሮአቸው ላይ ጥይት ያለፈ እነሱ ከሰላታቸው ንቅንቅ የማይሉ ስንትና ስንታል هكذا ይጣፍጣል በፈተና ዘመን ሰላት ይጣፍጣል በፈተና ዘመን ስለ እስላም ማውራት ይጣፍጣል አላኩል ሐልን ሁላችንም እጅ ለእጅ ተያይዘን ማለት ነው በሀገር ውስጥም ያለን ከሀገር ውጭም ያለን ማለት ነው ምንድነው የሀገራችን ጉዳይ ምን ደረሰ ብለን መቆርቆር አለብን ባጭሩ ማለት ነው ቁርአንን ስንማር ሐዲስን ስንማር ይገባናል ነገር ይያደር ታሪክን ስንማር ይገባናል የኛ ጀዛችን አኺራ ነው አላህ Subhanahu Wa Ta'ala በዲን ውስጥ ግን ለሚያደርግ ሰው ሽልማቱን ዱንያ አያደርግም ምክንያቱም ብዙ እንትን ዱንያ ማለት ውዳቂ የሆነች ነገር ነች لا تزنوا عند الله جناح بعوضة ዱንያ አላህ ፊት የአንድ ትንኝ ክንፍ ያህል አትመዝንም ስለዚህ لا يكون يبالا لا يكون جزاء المحسن جزاء دنيويا محسن هنا سو الله نمي فرا دينو نمي خادم سو الله بدنيا عدلم نمي شلمه دنيا ودقنج مكناتون لدين من نادرقو تقل بدعام تلك يهون عجر ياسقني لنا يهنن عجر الله بدنيا يسطن جنه انه الله ميسطن ان الله اشترى من المؤمنين انفسهم واموالهم بان لهم الجنه الله كمؤمنوت نفسوچاچونا غنزبوچاچون غزا جنه ليسطاچو نو يميلو لذلك بوزو عالموش لمن دها يهونالو سيبال دي تادا جزاچو حبتاميون حبتاميون دي النبي صلى الله عليه وسلم انين ميودي سو يتشجر الله الدين ميخادم سو يالو نبرت ዲንን በማገልገል ነው እንትንም ይለውም ያልቀው ንብረቱ የዑስማን ኢብኑ አፋን ንብረት ነብዩ ሰለላሁ ዐለይሂ ወሰለም ሲፈልጉ ሰጠ ሲፈልጉ ሰጠ ሲፈልጉ ሰጠ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ኢብኑ አፋን ከዛሬ ጀምሮ ምንም ወንጀል ቢሰራ አይጎዳውም ማለት ነው ሰለላሁ ዐለይሂ ወሰለም የአጅሩ ማለት ነው አጅሩ ይሸፈነለታል ማለት ነው የሱ አስተሳሰብ እንዴት ያለ ነበር ዑስማን ኢብኑ አፋን አንድ ጊዜ እንትን እየጫነ ምንድነው ስንዴ እየጫነ ያስገባል ወደ መዲና ያስገባል ከዛ በኋላ ምን ይላል የመዲና ሀብታሞች ነጋዴዎች ሽጥልን ይሉታል በምን አህል ይላቸዋል በምን አህል ልሽጥላችሁ ይላል በዚህን አህል ሽጥልን ይሉታል ያን ጊዜ ኖ ከዚህ በላይ ሰጠኝ ሰው አለ ይላቸዋል ከዛ በኋላ ሌላ ይመጣና ሽጥልን ሲባል በምን ያህል በዚህን አህል ከዛ በኋላ ከዚህ በላይ ሰጠኝ አለ ይላቸዋል ከዛ በኋላ የመዲና ነጋዴዎች በሙሉ ተሰበሰቡና እንግዲህ መዲና ውስጥ አለን የምንባል ነጋዴዎች እኛ ነን ማን ነው ከዚህ በላይ ሰጠህ ንገረን ሰውየውን ይሉታል ይሄን ዑስማን ኢብኑ አፋን ስሙ ይሄ ስንዴ መዲና ውስጥ ላሉ ምስኪኖች የሚከፋፈል ነው የሰጠኝ ገንዘብ የሰጠኝ አላህ ነው 700 እጥፍ አድርጎ ይላል 700 እጥፍ አድርጎ የሚሰጣል 100 ብር የገዛኸውን ማለት ነው 700 ብር ከገዛ ከሸጥክ ማለት ነው ይሄናል እጥፍ አድርጎ የሚያተርፋል 1000 ብር የገዛኸውን 7000 ብር መሸጥ ኦር 100000 ብር የገዛኸውን 700000 ምን 700000 በ700 እጥፍ ማለት ነው then what does this mean ምን ማለት ነው ይሄ የገባው እንዲ ነው ካልኩሌት የሚያደርገው አላህም እንዲላል مثل الذين ينفقون اموالهم في سبيل الله እነኛ ገንዘቦቻቸውን በአላህ መንገድ የሚያወጡ دين اللي خادم ማለት ነው دين اللي خادم እንዴ መስጂድ ሊሰራ መድረሳ ሊሰራ ቁርአን ሊገዛ kitab ሊገዛ ሐለቀተል ዒልም ሊያቋቁም ኡስታዞችን ሊረዳ እኔ ገጠር ውስጥ ማለት ነው ስንትና ስንት ኡስታዞች አሉ ይሄ ነው ስንትና ስንት አሉ ገጠር ውስጥ ማለት ነው አንዋር መስጂድ ብትሄዱ ስንትና ስንት የገጠር ጣሊቦች አሉ ቁርስ የሌላቸው ምሳ የሌላቸው kitab መግዣ የሌላቸው ጫማ አልቆባቸው ጫማቸው ተቆራርጦ የሚሄዱ ሌት ተቀን kitab ላይ ተደፍተው ማለት ነው እንደዚህ እንደዚህ ያሉ ቦታዎችን መርጠው ማለት ነው መርዳት ነው አዛ ሁወ ኢቃመቱ ዲን እንደዚህ ዲን ያል ዲን የሚቋቋምበትን ቦታ መፈከርና መርዳት ይሄ ነው ትልቅ አጅር ያለው ነገር ማለት ነው አላ ኩል ሐሊን الله مثل الذين ينفقون اموالهم في سبيل الله كذبوቻቸው በአላህ መንገድ የሚያወጡ ሰዎች ምሳሌያቸው ምን ይላል ከመሰሊ ሐበቲን ምሳሌያቸው እንዳንዲት ፍሬ ነው ይላል ያቺ ፍሬ ተዘርታ አንበተት ሰባ ሰናቢላ ሰባት ዘረረትን ወይንም ቅርንጭ ኩል ሱምቡለቲን በእያንዳንዱ መታጅ ወይንም በእያንዳንዱ ዘለለት ላይ ይላል 100 ሐበቲን 100 ፍሬ እንዳለው ነው ይላል 7 በ100 700 እንዲያድርጎ ነው والله يضاعف لمن يشاء الله ለፈለገው እጥፍ ድርብ ያደርጋል ይላል እጥፍ ድርብ አድርጎ ይከፍላል ይላል አላህ ዲንን የምንረዳበትን ዕውቀትም አላህ ይስጠን ጉልበትም አላህ ይስጠን ንብረትም አላህ ይስጠን اخوتي واخواتي አላህ ንብረትን ይስጠን ለዚህ ማቴሪያል ጌን ያስፈልገናል ለዚህ የሙስሊም ሀብታም ያስፈልገናል የሙስሊም ኢንጂነር ያስፈልገናል የሙስሊም ፖለቲሽያን ያስፈልገናል የሙስሊም ጠቢብ ያስፈልገናል አላ ኩል ሐሊን ኢንሻአላህ አላህ ይጨምርልንና ከዛ መበርታት አለብን ዲናችንን ከዚህ ከሀገራችን ተርፎ ለአፍሪካ ምሳሌ የሚሆን ከዛም በላይ ማለት ነው ለሌሎች ምሳሌ የሚሆን ድሮም አበሻ ለኢስላም ባለውለታናት ብሏል በዚህ አጋጣሚ ማለት ነው አበሻ ለኢስላም ባለውለታናት የራያ አባ መጫን ማለት ነው አበሻ ለኢስላም ባለውለታናት የሚለው ብታዳምጡ እጋብዛችኋለሁ ማለት ነው ኢኔሴንስ በካሴቱም ከተቻለ ከዚህም እናስተላልፍላችኋለን አላ ኩል ሐሊን ወኢንሻአላህ መበርታት አለብን ዲኑን በመኻደም ዛሬ እዚህ ላይ እናቆማለን እንገናኛለን ኢንሻአላህ اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم ارزقنا حبك وحب من يحبك وحب صحابة نبيك وحب عمل يقربنا إلى حبك يا ذا الجلال والإكرام اللهم أصلح شأننا كله أصلح شأننا كله أصلح شأننا كله أصلح أعمالنا وأصلح أولادنا اللهم ارزقنا عملا صالحا عملا صالحا وقلبا خاشعا ولسانا صادقا ولسانا ذاكرا يا ذا الجلال والإكرام يا حي يا قيوم اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم انصر كتابك وانصر دينك واجعلنا من ناصري دينك اللهم اجعلنا أنصار دينك يا ذا الجلال والإكرام يا حي يا قيوم اللهم علمنا علما ينفعنا وانفعنا بما علمتنا اللهم علمنا علما ينفعنا وانفعنا بما علمتنا اللهم يا ذا الجلال والإكرام اللهم اشرح صدورنا اللهم اشرح صدورنا للإيمان يا ذا الجلال والإكرام يا حي يا قيوم اللهم يمن كتابنا وارفع درجاتنا وثقل ميزاننا اللهم اختم بالصالحات أعمالنا اللهم اجعل خير أعمالنا خاتمه واجعل خير أيامنا يوم نلقاك فيه يا ذا الجلال والإكرام اللهم اجعلنا إخوانا متحابين فيك اللهم اجعلنا إخوانا متحابين فيك متزاورين فيك يا ذا الجلال والإكرام يا حي يا قيوم اللهم احفظنا بالإسلام قائمين واحفظنا بالإسلام قائدين واحفظنا بالإسلام راقدين توفنا مسلمين والحقنا بالصالحين اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.